መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካው የኔ ድልፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካው የኔ ድልፈንታ የግድ ታስፈልገኛለ የግድ ታስፈልገኛለ የግድ ታስፈልገኛለ የምሬን ታስፈልገኛለ ቻውን ከወጣ ያላንተ ቀጥረ ቀላሉ ነው ይኖራል ሁሉ እንደዋተተ ግና ሩያለ ሰው መንፈስ ያጀበው ከዋለ ህዝብን የታደጋል በኢየሱስ ምድርን ይሞላ በህይወቴ የነገርከኝ ያስጀመርከኝ መንገድ ብቻዬን አልደፍርም መንፈስህ ነው የገደ በሰው አፍ ብቻ አውርቼ አይደለም አሳመነው ወይ ከእግረኛ ጋር ሮጬ ልድረስበቴ ምለው መኖር አልችልም ያላንተ እኔ አልለመድኩም ያላንተ አገልግሎትም ያላንተ አይሞክርም ያላንተ መኖር አልችልም ያላንተ እኔ አልለመድኩም ያላንተ አገልግሎትም ያላንተ አይደፈርም ያላንተ የግድ ታስፈልገኛለ የግድ ታስፈልገኛለ የግድ ታስፈልገኛለ የኔ ማስፈራቴ ሩቅ መሄድብህ መቼም አልቆምብህ እኔ ለመድኩት ካንተ ጋር የእውነት ምኖረው ካንተ ጋር አገልግሎቴ ካንተ ጋር መቼም አይቆመው ካንተ ጋር አገር ሚሰማኝ አንተ ጋር ምድርን ወርሰው ካንተ ጋር ጠላት ሚፈራኝ ካንተ ጋር ማልለመደው ካንተ ጋር የግድ ታስፈልገኛለ የግድ ታስፈልገኛለ የግድ ታስፈልገኛለ የምሬ Oh, አልቀማት ገባበት ማትሳ ተፍበት የህወቴ ክፍል የለም አንተማ ያካትት እውቅና ሰጥሃለው በነገር ሁሉ ላይ ዘንግቼ አቀመለኝ የትልሄድ አንተን ሳላይ